ሁለተኛው ላይ እሺ ቆይ እና فقال استوى على العرش استوى على العرش كعرش بلاي هنا يميلون معناه ترجمه استولى على الملك سلطان انت قطاطر معناته نو بلو ترجمه استوى يالون منالو استولى عرش يميلون من بلو ترجمه على الملك سلطان على سلطان تقوناطط معناته نو قال وقهر غيره ليلون اشنف اجلو يبلاينتن اوج معناته نو قال وهذا باطل ይህ ውድቅና ከንቱ ነው وهذا باطل من وجوه كثيره كبዙ አቅጣጫስ እንመለከተው በጣም ውድቅ ነው ምንሃ ከነዚህ ከብዙ አቅጣጫዎች ውስጥ አራቱን ነጥቦች እንመለከታለን ዋና ዋናዎቹ اولا የመጀመረው ان هذا ይህ تفسير محدث حديث የመጣ ተርጓጎም ነው تفسيرን አተርጓጎም ነው محدث حديث የመጣ ሰለፉን ሷሊህ የማያውቁት ሰለፉን ሷሊህ የማያውቁት አተርጓጎም ነው مخالف ተጻራሪ ነው ለتفسير السلف ለሰለፎች ለቀደምቶች አተረጓጎም ይጻረራል ምን الصحابه ከሷሃባዎች ይጻረራል ወታቢዒን ከታቢዒዮች ወአስባኢህም ከነሱም ቀጥሎ ያለ ከሷሃቡን አተረጓጎም ከሷሃባዎች እንዳለ አብዛኝ ሙሉ ሷሃባ ሁሉ አላሁ فوق العرش ነው የሚሉት ካና ዑመር ይቆሉ አላሁ فوق العرش وكل الصحابه يقولوا ترجمان القران ما ነበሩ ابن عباس من دينال الله فوق العرش من يابد كتابي ايو سمول اتبع السمول ومول كل من دينال استوى مالك بمعنى على وارتفع كلا يهونه يبلا يهونه بلونه يفرقومه فالنسو قر متقرر نو واول من قال به مجمرا يسين يتناقر الجهمية جهمية وشناشو استوان استولى يفرقومه مجمرا وشنما ناشو جهمياوت ليلى والمعتزله معتزلاوت فهو يهاينت اثرغواغم مردودن تملاش نو تقباينت يلهم لذلك ابناء واحفاد الجهميه والمعتزله اسناتو باون ساعات استوان بيستولا يمترغموات عندنا هنا مخالفن اطلاقن ان جناتن سنردا حديثاتن النبيين عليه الصلاه والسلام حديثنا قرانا سنردا بنما نارغانو منردا على فهم سلفنا الصالح نو سلفنا الصالح هو يستغما على ورتفع عدلو نو يتردد ثانيا ሁለተኛ ውድቅ ማድረጃ ሁለተኛ ጥፋት አቸውን ማጋለጫ لو كان المراد حسابو بيሆን ኖሮ بالاستواء استواء على العرش كعرش በላይ ሆነ የሚለው حسابو على الاستيلاء መቆጣጠር على الملك سلطانن መቆጣጠር ቢሆን ኖሮ لم يكن هناك በዛ ቦታ ምንም የለም فرق ልዩነት የለም بين العرش بعرشና والارض بمدر السابعه السفلى የመጨረሻው ሰባተኛው መሬትና አርሽ መካከለ ልዩነት የለም ወደዋብ بين ተቁት መካከለ ልዩነት የለም وجميع المخلوقات ረበ ፍጥረታት መካከለ ልዩነት የለም لانه مستول على الجمع كلهم تقطاطر على جهتاكم ومالك للجمع يهلم بالبيت ነው جهتاكم فلا يكون منم የለም لذكر العرش عرش منساته فائده منم ጥቅም የለው الله مستول على الارض ومستولين على السماء ومستولين على الدواب ومستولين على كذا يمن العلم معناته ولكن عتتقمون يقولوا تراثاتكم بنجر من نجر اللهم مستولين على الارض ايضا ان الله استوى على الارض استوى معناته مقطاطر بلو كترجموت مريتي معناته يا الله نو عارف بالله قططر سر نو ايش عرش بقططر سر سلونه استوى علىكم مريت لا استوى معناته ان يشلالن هايشالمون يقولوا تفرانوا هايلو هايشالمون يقولوا لفظ الرب في كلكلان لو كان المراد حساب بهنورو بالاستواء استواء يميلو على العرش كعرش بلاي هونه يميلو قال استواء يميلو على الاستيلاء مقطاطر بهنورو ترجمو على الملك سلطانن تقوناطط معناته نو بهنورو لم يكن هناك فرق من ليلت اينور معناته نو بمننا بمن مكاكل فرق ليلت اينور بمننا بمن مكاكل بين العرش والارض بعرش بعرش بتعلقو عرشنا والارض السابعه السفلى بتاشينو ادمጨረሻው ምድር መካከለ ልዩነት የለም ሰባተኛው መሬት ከታች ያለው አላህ ነው አርሽም የሱ ነው ስለዚህ እስተው ማለት እስተውላ ከሆነ እስተውል አርድ ይሄዳል ማለት ነው ልዩነት የለውም አርሽ ስለመጠቀሱ ወደዋ በንተኩትም ወጀነል መخلوقات ሁሉም ፍጥረታትን ተቆጣጥሯል ማለት ይችላል ማለት ነው ነሱ ከሆነ ምንም ልዩነት የለም አርሽ መወጣት لانه مستولين مكنياتن جيتاكين يبلاي نو تقطاطروتال على الجن كلهم تقطاطروتالنا ومالك للجن يهلم بالبيت نونا لذا عرش منساتو موساتو ليحتال نو الله فوق العرش لمونو نو سيتنسا ايه يريد يكملات فلا يكون لذكر العرش فائدة منم تقني لهم عرش سلم النساط سلم النقر في العرش ثالثا توصينا أن هذا اللفظ يهكال استوى على العرش يمي لو قال قد اضطرد بتمساسين يمتو في الكتاب القرآن موت والسنة بنبي محارس بتمساسين ملكون يمتو عند استوى لا يمي لي اللفظ عند بوتا ضعيف انقوى استوى لا يمتل عنده موضوع انقوى هادث يلف استوى لا يمي لقال إن السنة شو استوان من بلونه لمن أول تنالنا استوان باستولى ترقون بث مجمرة إراساتشو رولا وطو يارونو قد اللي كتتاتشو من بلونه رولونا وطو اه؟ من نبرال؟ نالله دارك استوى من اندعيهون بلونه استولى فقطات ترى بلو ترقون مثل من دلنا استوان براسو باستوى كالايهون بلن من هون بلنال اكتاك ايز بلنال አቅጣጭ እንይዝደሙ ጅስም አለው አካላት አለው ማለት ነው አካላት ካለው ደግሞ እኛን መስለ ተመልከቱ መጨረሻ ላይ ስጣኑ ላይ እንደተደረገ አቅጣጭ አለው ካል አላሁ فوق العرش ነው ካል አቅጣጭ አለው ሁሉ አካል ነው አካል ያለው ሁሉ ደግሞ ፍጡር ነው እንደዚህ ብለው ነው ገደለ ይገቡ መጀመሪያ አቅጣጭ ያለው ሁሉ አካል አለው አካል ያለው ሁሉ مخلوق ነው ማን ያለ ይሄን ማን አወጣላችሁ جهات وهم اقطاج ياله كله مخلوق نارسو مان كيف عم تقولوا من الحديث ومن القران كمان بدنا نجي استوى على العرش يملو قد اضطرد بتمثاثي ملكو متوال في الكتاب بالقران موس عينو سبع اياتنا ايتنال سبعتم استوى استوى استوى استوى بلون يمتو والسنه بحديث من ذو النبي عليه الصلاه والسلام حديث الله فوق العرش الله متعافن طوال ሰዎችን አጀል ሁሉ ጽፏል የኔ እዝነቴ ቁጣን ቀድማ መጥቼ ተቀድማለች የሚለውንም ጽፏል ያ ኪታብ እንደሁ فوق العرش ነው የሚለው እንደሁ فوق العرش አንደ ሰለላሁ ዐለይሂ ወሰለም እንደውም አጀል ለሐዲስ የሆነችው ሐዲሱል ጃሪያ የወጣቷ የባሪያይቱ ሐዲስ ምን ነበር የሚለው ነብዩ አለይሂ ሰላቱ ወሰለም ሙአዊያ ኢብኑ አልሐከም ይትባሪያ መጥቻት ነው ንጻ ማውጣት ፈልጋለሁ በድያታለሁ ሲላቸው ነብዩ አለይሂ ሰላቱ ወሰለም ሰውየው ምን አላችሁ እስኪ ሙስሊም ሙእሚን ከሆነች ፈትሽዋት አላችሁ ምን አላችሁ ነብዩ አለይሂ ሰላቱ ወሰለም አይን አላህ ነው ያሏት አላህ የት ነው ብለው ጠየቋል ይሉዋት ሙስሊም ያለ ነው አይን አላህ ማለት አይነ ምንድነው የዳይሬክት መጠየቂያን ሆነ አላህ የት ነው ማለት አላህ የት ነው ያለው አሏት መልፋሪ ሙስሊም ነበር ከሰማ ከሰማያት በላይ ነው አለቻት ምን አሉ ነብዩ አለይሂ ሰላቱ ወሰለም فأعطيكها فإنها مؤمنة نسأوت في اجتماع مؤمنة قال النبي عليه الصلاة والسلام الحديث في مسلم في المسلم لا حديث النسل من بلو أول فيهن من العجل عين مالك سرجو الله النافت رساته يتنى يتجنان يالو بلونا يتعيق كيف عقل نتيهن كمن عقل نتيهن من العجل في لغة العرب عندما عربي يعطيك أطل عين لدرجة مأسواك إلا من تجمر ربك نجي عين الله من خلقه عين الله من ارضه عين الله من سماواته كليلا غان من حرف الجره يكتب من تفلق يداوت من جن ترغم يلو عين لا تقطن منين ماينت من حديثون ضعيف ادغوتال وينم دمو مقرب بن بلال احباش مدرسه سلللاچو نو يراساچون قول براساچو انو على النقرس على ان شاء الله ذو حديث كتاب كشي بلاي نجر مرجع الله ان شاء الله بيان وان وان نملكتها قد اضطرد في الكتاب بقرآن موسى بتمساسي ملك النمطة والسنة بحديث ولم يأتي المتام في لفظ واحد فاندك علمت المتام قرآن حديث استولى على العرش عرش سقوطة ترين من استولى بنو عندك علم بحديث بقرآن بأقوال العلماء النلم والتابعين باراتهم أئموت النلم عراتهم أئموت الله فوق العرش بلو نميان والله ثم والله አራቱም አይማውት አላሁ فوق العرش ብለው ነው የሚያምኑት አራቱም አይማውት አንድም አይማረ ሐዲስና ቁርአን ላይ ይቀር ቁርአን ላይ የለም ተመለከተን ከመጀመሪያ እስከ መጨረሻ ድረስ በነብዩም ሐዲስ ውስጥ አንድም ቃል የለም በአይማውትም የለም በሶሐባም የለም በታቢዒም የለም በአስባዕ ታቢዒም ውስጥ የለም ይክን ያመጣው ተነማነሽ ብለናል ዘህንያዎች ከመጡ ፍልስፍና ይዘው ከመጡ በኋላ ነው ይዛው ተመጡ እሺ እስተዋ على العرش ምን ولم يأتي المتام على سنجرم سلف ذو واحد عندك قال انكو يلم استولى على العرش استولى على العرش عرشن تقطعطر يمين عندم قال لهم حتى تفسر به لتترجمت زندا تقيه النصوص ليلوت اكتوش لترجمت زندا عندم قال المطلب حتى تفسر به لترجمت معناته انما لترجمت تقيه النصوص ليلوت حديثنا القران تقطوش استولى يتبالو عند ترجمو زندا عندم انكو استولى يمين قال المطلب حديث القران عند بيመጣ نورو ترسون نبر عند بيመጣ نورو ሌላውን እንዳለ ወደ አንድ ሊወስድ ነበር እሺ ቢኖር ኖሮ ምን ይላል አንድም ይላል አጣቶ ፈቀረ በቀየሰ ንሱስ በዛ ታይዘው ሊተረጎሙ ዘንዳ ማለት ነው አንድ አመት ይደላል ደላቸው ምንድነው ሺዓ በይት ነው ሐዲስ ይላችሁም ቁርአን ይላችሁም እስተዋል በእስተውላ የሚተረጎሙበት እንደው قال ابو بكر الصديق او قال النبي صلى الله عليه وسلم ብለ የሚናገሩት والله አንድም ሐዲስ እንደው ضعيف موضوع እንኳን ይላችሁ እስተዋል በእስተውላ የሚተረጎሙበት አንድ በይት ግን አለ عند بيت الله قد استوى بيت على العراق من غير سيف ودم النهراق يلالو قد استوى بيت بشر تقطعطر على العراق عراق تقطعطر عبد الملك بن مروان زمن تقطعطر من غير سيف لا لطور مماززنا ودم النهراق لا لدم مفاتس تقطعطر يلالو يتنو مرجع درس من العجب هذا الشعر يهي بيت تدواوني شعراء የገጣሚዎች ግጥም ወይንም ለቁርአን ለሐዲስ ለሉጋው ለቃሉ ለአረብያ ቋንቋ ለነህውም ይሁን ለሶርፉ መረጃ ለበላጋው መረጃ እያንዳንዱ ገጣሚዎች የገጠሙት ግጥም በመጽሐፍ ተፈሯል የግጥም ግን የለም አንድ ወደ የግጥም ሲደዋውን ሹዓራ መጀመሪያ የለም አንድ ሁለተኛ ይሄን ግጥም የገጠመው ሰውዬ ኢብኑል አክጠል ነፍራኒ ነፋራዊ ኢብኑል አክጠል የሚባል ሰውዬ ነው ሁለት ሶስተኛ ግጥሙ ራሱ ተፍሂፍ አለበት ተፋፍቷል ወይንም ቀይረውታል ምን ቀድ እስተዋ ሳይሆን ቀድ እስተውላ ቢሽሩን አለ ለኢራቂ ለወይን ሳይሽኑ ደምንህራቱ እስተውላ ነው የሚሆነው ቢሽር ተቆጣጠር መጀመሪያ በእስተውላ ነው ተቀመጠው በእስተዋ ተቀመጠው በእስተውላ እንዲተረጎም አይደለም መጀመሪያ በእስተውላ ተቀመጠ ነው ተፍሂፍ አድርገውት ነው ገልጻችኋል እንዴ እሺ ወድናንተ እንምጣላችሁ ይሁን እሺ መረጃ ይሆናችሁ እሺ ይሁን በቃ እስተዋን እስተዋ ይሁንና በእስተውላ ይተርጎም ግን አላህ እናዝ መካከለ ደግሞ አይገናኝ ይሄ ከመርዋን ከቢስር በፊት ኢራቅን ሌላ ንጉሶች ተቆጣጥረውት ነበር ያንን አሸንፎ ነው የገባው አላህ ግን አርሽን ተቆጣጥረም ትሉት ማንን አሸንፎ ነው አታ ኢብኑ ሱአሩን አኸር ከምንም አይነት መልኩ ነው ያ መፈናተኛ ያላችሁ ወይስ ተነሱ ቢብለው ነው የሚናገሩት ዑለማዎቻችን ሲፈስሩ እስተዋን በእስተውላ የሚተረጉሙት ለምንድን ነው ይላሉ ይስተነሱነ ቢሃዘል አልበይት በዚህ በይት ዲጋፍ በማድረግ ነው እንዴ አንተ ተስተግሉ ለቁርአን ወለሐዲስ ነብይ ሰለላሁ ዐለይሂ ወሰለም ወአቅዋሪ ሰሃባ ወአቅዋሪ ታቢዒን እነሆም ተስተግሉነ በሃዘ አልበይት በዚህ ሸዕር ነው ትልቁ ጀርባት እንዳሽ ይሁን ሸዕር ነው ይሄ ሸዕር ደግሞ ፊደዋኒ ሹዓራ ኢለም አንደኛ የነሱራን ይገ ነው ሁለተኛ ልበተካሽ ራቢአን አራተኛ ውድቅ የሚሆነባቸው አነሁ አታ የቁርአን አው አስተካኩ መጥቷል አታ መጥቷል ቢሱመ የሚልነነጠው ثم التي ثم مالك تفيد الترتيب قدام تكتل انه متاسيزه ثم بلغه العرب بلغه العرب ثم للترتيبنا ترتيب مال من مالك قدام تكتل والمهله يجزي كفته لينا ثم دخل محمد في المسجد ثم احمد قال مجمر يجبا ما انه محمد جبال كذام بحال احمد مثله كذام بحال يميلوا نراكو اثر يا مالك عايزك ثم الذي تفيد الترتيب قدام تكتلن تتقمالش والمهله يجزي كفته ليونت اندال لمكاكل لا يتوثن غاب معناته مهله معناته غاب على مكاكل ايوه كحالا قران ايو مندنملو قرانو الذي خلق السماوات والارض ويلنا في سته ايام كفطر بوالا ثم نملو كذام بوالا يميلون نجا تايزالك ثم الذي تفيد الترتيب قدام تكتلن تاسزالك والمهله የግዜ ልዩነትና ጋፕን መካከለ ላይ ክፍተትን ታስዳል ሰለው ካነ ቢሆን ኖሮ ማዕናል እስቲዋ እስቲዋ የሚለው ቃል ትርጉም ቢሆን ኖሮ አልእስቲላ መቆጣጠር ቢሆን ኖሮ አለል አርሽ አርሽን ተቆጣጠረ ተብሎ ቢተረጎም ኖሮ ወልቁድረቲ አለይሂ አርሽን በአርሽ ላይ አቅም አለው ቢባል ኖሮ ለመተአፈር ዛሊክ እስከዝባል ዘገየ ነበር ولما بعد خلق السماوات والارض مريت سماياتن اسكمي فتقدرس من ازجيو من اقويه እንዴ መሬት ሰማያትን ከመፈጠሩ በፊት አርሽ ማን ነበር? ምክንያቱም በስምነት ተገለጸው። ስለዚህ እስተውላ ለማለት ምንም መፈናፈኛ የላችሁም። ለምን ስም ራሱ ተጠልባችኋል? ስለዚህ ተርቲ ፈለው ካደ معنى الاستواء يسوا ترغم يونرو على الاستيلاء መቆጣጠር ቢሆን ኖሮ አለላች አርሽን መቆጣጠር ተብሎ ቢተረጎም ኖሮ ወልቁደረቲ عليه አርሽ ላይ ልዩ ችሎታ ቢባል ኖሮ ለኔ ተአፈር ዛሊክ ይችሎታና ይህ መቆጣጠር ባልዘገየ ነበር الى ما بعد اسك በኋላ ድረስ خلق السماوات الارض ምድር ሰማያትን እስከ መፍጠር ድረስ ለምን فان العرش عرش كان موجودا ግን የተገኘ ነበር قبل خلق السماوات الارض ከምድር ከሰማያት በፊት ነው አርሽ የተፈጠረው ከዛም በኋላ አይደለም በ50000 ዓመታትና ከ50000 ዓመት በፊት መሬት ሰማያት ከመፈጠሩ ከ50000 ዓመት በፊት አርሽ ነበር እና መሬት ሰማያትን እስከመፍጠር ድረስ እስቲዋኡ መቆጣጠሩና አርሽን ለማያዝ ሁሉታው እስከዛ ድረስ ለምን ዘገየ መቆጣጠር ከሆነ ምን ይገርማችሁ መቆጣጠር አይደለም ማለት ነው አልገባችሁም ምን بخمسين ألف سنة كما ثبت في الصحيحين بخاري ومسلم ليه اللي تزجر له معناته هذا من أطول الباطل يجي ودك أجلال السنة والله أعلم فكيف يجوز انديت هنا أن يكون ما هو غير قادر فكيف يجوز انديت لهوني سلال أن يكون انديت لهوني سلال فكيف يجوز أن يكون انديت لهوني سلال غير قادر إما يشل انديت هنا ولا مستول عليه عارش لا يالفقطات أرى انديت لهوني ساله الا انا خلق السماوات والارض مدير سماياتن كفطرت تعدرس عرشن اند تاسقطاطرن طولنا الله مكنياتهم لمن هاي ثم استوى على العرش منو مري سماياتن كفطر بهالا نو استوى يملو استوى يملو ان انت بيت استولا كترغوماچو مري سماياتن كمفطرو بفيت عرشن هاي قطاطرو منبر يالاشون نو دباشوا هم كنتنا وكن وهذا يهجلال قدمه من اصل الباطل يكنتو كنتو يودق ودقنا والله اعلم بل يتشالون الله يوقع حديثو قالوا بتام ان نمطاشوا ان شاء الله من طلع لنا السلام عرشن كمصدر وفيت ما انت كنجربه جمروا الله انه ما وقع قبل بحري سنو ከተነገረን ጀምሮ ያለውን ብቻ ነው ማወቅ ያለብን ከዛም በፊት የተነበረ አርሽ ድሮን የተቆጣጠረው የተነበረ የት እንደነበረ አልነገረን እነበረበት ነበር አላህ ካነበረበት ነበር አሁን እንትከራከረው ከዛም በፊት የተነበረ ለሚለው ቁርአንና ሐዲስ ከነገረን በኋላ ያለውን ባህሪ ነው አንተ አላህ አሁን ይናገራል ከዛሬ ሚሊዮን አመት በኋላ ምን ሊሰራ ይችላል ብለ አይጠየቅም ወይንም ከዛሬ 5 ሚሊዮን አመት በፊት አላህ ምን እየሰራ ነበር አይጠየቅም የማይጠየቅ ነገር ነው ይሄ ሱአላቸው ለማደናገር እተራው ህዝብ ላይ ነው የሚያነሱ ምክንያቱም ስለ አላህ ባህሪ ስንጠየቅና ስንነጋገር ከነገረን እስከ ነገረን ድረስ ነው ተባባና አይደል ከነገረን እስከ ነገረብን ቦታ ድረስ ነው መነሻውም መድረሻው ከዛም በፊት የተነበረ ከዛም በፊት አርሽ ላይ ሙስተዊ ነበር አላሁ አዕለም አላሁ አዕለም የነገረን ግን ثم استوى على العرش بعد ما خلق السماوات والارض ثم استوى على العرش بذات مالته بذاته الله عرش لا يكون بعد ما خلق بعد ما خلق الله السماوات والارض هذا واضح تمام قلت انا يعني فاضل شيء تقول بيجي ممكن اثبات علو الله على مخلوقاته الله كفطرته بلاي لمهونو يمتقمو قران اياتين نملكه علو الله على مخلوقاته يوم يتيازن عند لينا كذا ما قرصا بزين ما متال الناس شباوتنا يتسطط منسوتنا يالن نغيرتوان ان شاء الله اثبات علو الله يا الله بلاينت على مخلوقاته كفطرته بلاي لمهونو يميتقمو القران ايوتين ملك وقوله يميلو يا الله قال يا عيسى انت عيسى اني متوفيك اوسجهالله ورافعك انساهالله الي ودنيم كف ادرغالله اوسجهالله الى الله يا عيسى انت عيسى اني متوفيك عقابضك ومنيمك ومميتك صفتينت العلماء تفسروا عقابضك بلونال ينن يالوالو قول الاول قول الثاني منيمك بلوال اتنياللو انقلفا سوسدالو انقلفا كوسدته بوالا لوسياتو ما نو ሁለቱም ከሰት አንድ ላይ ነው ላአለው ሶስያቱ انقلفا سوسياتو ሊሆን ይችላል አው ሙሚቱك እንላሉ ሙሚቱك الله يتوفى العبد حين موتها لو مرجع ادركو ማለት ነው እገድልሃለሁ ማለት ነው እኒ ሙተወፊከ እገድልሃለሁ ወደ ኢሳ ከስተት ብንመጣ ኢሳ ሊገሏቸው አድማ በመጡ ጊዜ ነው አይደል ወስደሃለሁ ቃቢሩከ ሆናል ወስደሃለሁ ሙኒሙከ አስተኛለሁ አስተኝተው በእንቅልፍ ከወሰዳቸው በኋላ ወስደቸው ሊሆን ይችላል ሙተወፊከ ግን ሙሚቱከ በአሁን ሰዓት አልሞቱም ኢሳ ሙሚቱከ ያለውን ይሄ ዱዓሽ ነው ይሄ ደከም ያለ አባባል ነው ለምን ኢሳ አልሞቱም ገና ይወርዳሉ አይደል ወደ ምድር ገና ይወርዳሉ አልሞቱም ስለዚህ ከሶስቱ ቀውል ወስደሃለሁ ያለውን ነው የሚወስድ ከመፈክሩት ያ ኢሳ ወይ እኔ ሙተወፊከ አቃዲዱከ ወስደሃለሁ ወራፊዑከ ኢለየ ወደኔ አነሳለሁ ከፍ አድርጋለሁ ይላል የደረጃ አይደለም ወራፊዑከ ኢለየ ወደኔ ወስደሃለሁ ማለት ነው ረፍ ለደረጃ ይመጣል ለደረጃ ይመጣል ግን በኢላ መስተዋድድ ከተያዘ ረፍ ለምንድን ነው የሚሆነው ለዛት ነው አካሉን መውሰድ ነው አካልን መውሰድ ነው እንጂ ለደረጃ አይደለም ረፍ በኢላ ከተያዘች ምን ግዜም ረፍ አዛት አካልን ለማንሳት ነው ወራፊዑከ ኢለየ ወደኔ ወስደሃለሁ ነው ደግሞም ወስደዋል ምን العجب عبد الله بن المبارك عند ምን ነገር አላችሁ የድሩ ያህባሶችን ጀህንያዎች እነሱ አያቶች ማለት ነው እንድብላችኋል ወላሂ ሁሉ ቆሜ حتى النصارى واليهود እንደው ምድር ላይ ያለ እምነት ያለው ሁሉ ጌታው የት እንዳለ ያውቃል እነል ጀህንያ ነው ጀህንያዎች ብቻ ናቸው ጌታቸው የት እንዳለ የማያውቁት ለምን ምን ይላሉ ጌታቸው የት እንዳለ እኮ አያውቁም ከላይም አይደለም ከታችም አይደለም ከቀኝም አይደለም ከግራም አይደለም ከፊትም አይደለም ከኋላም አይደለም ዓለም ውስጥም አይደለም ውጭም አይደለም እኔም ውስጥም የለም ውጭም የለም ከዱንያ ውጭም አይደለም ውስጥም አይደለም አኺራ ውስጥም አይደለም ውጭም አይደለም ላይላ ስለዚህ ምን ማለት ነው ይሄ ዲፊኒሽን ምንድነው የለም ማለት ነው ተመረጠ እንዴ ነው ሌላ ቃል በል እንደውም ወማ ቀተሉሁ የቂናን በእርግጥ አልገደሉትም ኢሳ በል እንደውም ረሳአሁ አላህ ወሰደው ኢለይሂ ወደሱ ወሰደው ነው ማለት ወደሱ ወሰደው ኢለይሂ ኢላ የምትለው ቃል ማለት ረፍዕን በአካል እንደወሰዳቸው በጣም መረጃ የምትሆነ ነው ሌላ ቃል ኢለይሂ ወደሱ ወደ አላህ የሱአዱል ከሊሙ ጠይብ መልካም ንግግሮች ይወጣሉ ኢለይሂ የሱአዱ ማለት ምንድነው ኢለይሂ የዛሃቡ አላለም የሚገርም ነገር ወደሱ ይሄዳል ቢባል አላህ ዳይሬክሽን የለው ምን ነበር በዚሁን በየት እንደሆነ አይታወቅም እንደነበር የፋድን ያለው የፋድ ማለት ምንድነው ፍሩቀቱል አረብ ይወጣል ነው መውጣት ነው መውጣት ኢለይሂ ወደሱ ይወጣል ኢለይሂ ወደሱ የፋዱ ይወጣል አልከሊሙ ጠይብ መልካም ንግግሮች አልዚክር ወልቁርአን ወከሊመቱ ላኢላሀ ኢላላህ በቃ ዱዓ ምናምን የመሳሰሉት ማለት አልከሊሙ ጠይብ መልካም ንግግሮች ወደሱ ይወጣሉ ወልአመሉ ሷሊህ መልካምን ስራ ይርፈዑ ይወስደዋል ወደሱ ይላል ወደሱ እሺ ሌላ አያ ያሃማን አለ እንትና ፍርዖን ነው ያሃማን እድሚሊ እስኪ ገንባልኝ አለው ሃማን የሚባለው የፈርዖን ሚኒስተር ነበር እንደ አለ ያሃማን አንተ ሃማን ወይ አለው እድሚሊ እስኪ ገንባልኝ ፈርሃን ህንጻን ገንባልኝ ደረጃን አለው ገንባልኝ ለአሊ አብሎሁ እንድደርስ ፈልጋለሁ አላስባብ ጎዳናዎችን አስባበ ሰማዋት ወደ ሰማይ የሚያደርሱ ጎዳናዎችን ለማግኘት ተፈልጋለሁ አለ የሰማይ መንገድ ለምን ፈልግ ነው ምን ላይ ተንጠላጥለው አሁን ያሉትን ፕራሚዲስ ነው አሁን ዘምሏቸው ያሃማን አንተ ሃማን ሆይ እብኒሊ ገንባልኝ ፈርሃን ግንብን ገንባልኝ ለአሊ እኔ ከጅላለሁ እፈልጋለሁና አብሉጉል አስባብ መንገዶችን ለመدرس ለማግኘት ማለት ነው አብሉጉል አስባብ አስባብ ማለት ምን ማለት ነው አጥሩቅ ጎዳናዎች ማለት ነው አብሉጉል አስባብ ጎዳናዎችን ለማግኘት ፈልጋለሁ የምንን ጎዳና አስባብ በሰማያት የሰማያትን ጎዳና ለማግኘት ፈልጋለሁ በሰማይ የሰማይን ጎዳና አግኝቶ ወደ ሰማይ ሄዶ ምን ለማድረግ ነው ፈአጥሊአ ፍቅ ለማለት ፈልጋለሁ ኢላሂ ሙሳ የሙሳን ጌታ ለማግኘት አለ ወእኒ እኔ ለአዘኑ በእርግጥ ተጠራጠራለሁ ካዚበን ይሄ ሙሳ ውሸቱን ሳይሆን አይቀርም የሚለን ነገር እሚገርመው እሱ ያውቃል ለቀድ አለምተ ማንዘላሃ ኡላ ለረብ ሰማዋት ወልአርድ በጣኢር ይላል አይደል ወላሂ በምንም አይነት መልኩ አንተ እንደማትስታታ ታውቃለህ ወላሂ ገብቷል እንደው ፈርዖን ያልኩህን ነገር የመጡት አንቀጾች ሁሉ የመጡት ተአምራት ሁሉ ከጌታ እንደሆነ ገብቷል በቃ ገብቷል ብሎታል ወላሂ ገብቷል ማለት موسى لمن لفرعون حتى فرعون انت موسى عليه السلام علم بني اسرائيل واخبر لفرعون نجرواتشوال ان الله في السماء فوق السماء لما هو نسلا ينجراتشونا فرعون انكوا جنبوا الليل وطعنا لما الكثير يتنجرن من جيثا لما يتعلم عنا جاغرو جيثا اللي بيستعبلو الزمن دي لو نورو بيت اللي ميسال لكي تنافر نبتر وده السماء جنبال لين يالو موسى تنجرون الزجل لأي جيثونا اذن كتاب اخر راسي يمن فأطلع لما وقف اللقاء إلى إله فأطلع اندوتا إلى إله موسى وجه موسى جيتا اندوتا فأطلع اندوتا إلى وجه إله موسى وجه موسى جيتا وإني إني لأظن التراتر والله كاذبا وشك النبي التراتر والله أمه لما جنابري جسو يوقان كبار ليلة أعانينكم ستتمامن الله شهن أعانينكم ستتمامن الله شهن من في السماء በሰማይ ያለን ተተማመናላችሁ ሆነ በሰማይ ያለን አይኽፍፋ ቢኩም الارض መሬትን በእናንተ ላይ እንድትደራረብ ያድርግባችሁ እንድትውረገረግ ማለት ነው ማለት ኸፍ ማለት መሬት እንዳሰምጣችሁ ያድርግ መሬትን ሊገለብጥባችሁ ማለት አይኽፍፋ ቢኩም الارض መሬትን በእናንተ ላይ ይደራረብባችሁ ሊገለብጥባችሁ ፈኢዛሄ ብትሆን ተሙር እንታረገርግ ብትሆን መሬት ብታረገርግባችሁ ስትረገጧት ታምናላችሁ ይሄን አምአንንቱም ወይስ ታምናላችሁ መንፈስ ሰማይ በሰማይ ያለኝ ጌታ አዩርሲል አለይኩም በእናንተ ላይ ይልከባችሁ ሐፊበን ቀጠሮችን ድንጋዎችን ይልከባችሁ ቀጣትን ማለት ነው ሐፊበን አዛብ ወይንም ቀጠሮችን ይልከባችሁ ስትተማመናላችሁ ፈሰተዕለሙና ማውቃችሁ አይቀርም ከይፈ ነዲር አስጠንቃቂው እንዴት እንደሆነ መጥረሻው ታታውቁት አስቀሩ ይላል እዚ ማለ ሻሂዳችን ምንድነው አአሚንቱም ማን ሲስተማ በሰማይ ያለውን ተተማመናላችሁ ሆነ ምን ብለው ተርጉመውታል እነሱ ምን ብለው ተርጉመውታል ማን ሲስተማ ያለውን ምን ብለው ተርጉመዋል መላእክታ ብለው ተርጉመዋል እነሱ አህባሽ መላእክታ ብላ ነው የምትተረጉሙ ጀህንያዎች ሙዕተዚላዎች ተመሳሰሉት ምን ብለው ነው የሚተረጉሙት አልኳችሁ መላእክታ ብለው እንግዲህ መላእክታ ብለው መፈሰር አይኽፊፋ ያለው verb singular verb ነው አይኽፊፋ መላእክቶች ቢሆኑ ኖሮ ፕሉራል ናቸው መላእክቶች አይኽፊፉ ቢኩም الارض ነው የሚባለው አይኽፊፈ ቢኩም الارض መሬትን በእናንተ ላይ ቢደራረብባችሁ فاذا هي تمر እና ብታረገርግባችሁ አምአምንቱም ወይስ አምናችኋል መንፈስተማ በሰማይ ያለው ሰራዊት ብለው ይተረጉማሉ አይባል መንፈስተማ በሰማይ ያሉ ሰራዊቶች አይባል አይባል አላህን አይርሲል አለይኩም በእናንተ ላይ ቢልክ ሐፊበን ቅጣትን ጠጠሮችን ፈተተዕለሙነ ከይፈነዱ ስለዚህ እንመለከታለን ኢንሻአላህ ምን ብለዋል ይኻፉነ ረብሁም ሚን ፈውቂሂም ይላል አንደኛ አሚንቱም መን ሲስተማ በሰማይ ያለን ተተማመናላችሁን ሲባል ለመሆኑ በሰማይ ውስጥ ያለው ማን ነው ተብሎ ቢነሳ አላህ ነው ካል ሌላ ነገር ያመጣብናል ሰማይ ውስጥ ይሆንብናል ስለዚህ ምን መሆን አለበት መላእክታ መሆን አለበት ብለው ፈጥረዋል ምን አልዐጀብ አንድ አያል አሚንቱም መን ሲስተማ ያለው በሰማይ ያለን ማን እንደሆነ አልታወቀም እሺ ይሄ ዝም ብሎ ማንም እንደሆነ አልታወቀም ሌላ አያ ላይ ግን አላህ ግልጽ አድርጎ የተናገረው አለ ላምብላክ አፈአሚን አለዲነ መከሩ ሰይአቲ አይኽፊፈላሁ ቢሂም الارض ይላል አፈአሚን አለዲነ መከሩ እነዛ ያአድማ የመጡ ሰዎች ለመሆኑ ተማመናሉ አሰይአት መጥፎ የሚሰሩት በመጥፎ ነገር ላይ አድማ የሚያደርጉ ሰዎች ተማመናሉ አይኽፊፈ አላህ ብሎ በጋዳም ጽፎታል ስለዚህ አልቁርአን ፈስሩ بعضه بعض القران ደሞ ከፍሉን ከፍሉ ይተረጉማል አምአሚንኩም መንፊ ሰማይ አይኽፊፈ ቢኩም الارض መላእክታ ሊሆን ይችላል እዛ አላህ ብሎ አምጥቶታል እዛ በስም ካመጣው ማን ያለው ያስተሳሳታችሁን በዛ ተርጉሙ እና አልቁርአን ፈስሩ بعضه بعض የተመይዳችሁ አፈአሚኑ መከረላህ ይላል ወይሐዚሩኩም الله نفسه የመታሰብታሉ ወደክሽመለ ያ ኢሳ እሽር يا عيسى انت عيسى وهي خطاب من الله تبارك كتقدسوا جهتاشين يتدرج قري يا عيسى انت عيسى وهي خطاب انغاغرو من الله تبارك كتقدسونا وتعالى الاله يالكونو جهتاشين يمتا انغاغرنا لعيسى بن مريم عليه السلام لعيسى يتدرج قري يا عيسى اني يلو الله متوفيك اني يلو الله متوفيك اوسعالو الذي عليه الاكثر بزهان مفسروتنا بزهان علماءوتي يالوبت ان المراد بالوفات الذبوطه لا متوفيك في الوفات ترجمه هنا انهم انقلب معناته متوفي كمالت انقلق الوسي عادر قال له مالتهم كما قال تعالى الله دليل أبوتا انقاله وهو الذي يتوفاكم في الليل ويعلم ما جرحتم بالنهار قالوا مالتهم وهو الذي يعجيثانه يتوفاكم بالليل بلليس انقلق الوسيكي ان يعدر جيثانه يتوفى فلازم متوفي مالهم من مالتهم انقلق የሚያስይዝ ነው እንቅልፍ የሚሰጥ ጌታ ማለት ነው እኔ እኔ ሙተወፊካ እንቅልፍ እንድወስድ ያደርጋለሁ ነው አለዚ አለይሂ አክተሩ ብዙሃን ይሳሉበት አንል ሙራደ የተፈልገው ቢልወፋት ወፋስን ልሆነ አንነው ማለት እንቅልፍ ነው ወወለዲ የተወፋኩም ቢልሌል በሚለው ደሊል ማለት ነው ምን ሱረተል ፈናል وقال تعالى الله دليل ايات الله الله الله يتوفى الانفس نفسن يجدلاتن نفسن يوسياتل حين موتها ستموت والتي لم تموت ያችን ያልሞተችው ሲመናኒያ በእንቅልፍ ወሰዳትን ያው ይመለሳታል ወደ ምድር ትወሰዳለች ማለት ነው አላሁ የተወፈል አንፉስ ነፍስን ወስዳል حين موتها ستموت ወስዳል ወለቲ لم تموت ያልሞተው ሲሆንም ሲመናኒያ በእንቅልፍ ወስዳል ነፍሱ ሁለቱም ይሄዳሉ አጀሏ ያልደረሰ ትመለሳለች አጀሏ ያለቀ ደግሞ በዛው ትቀራለች ስለዚህ የተወፋ የሚለው ለሁለቱም ይካፈላል ማለት ነው የተወፋ ማለት አንድ ለምን ይሆናል ለሞት ይሆናል ሌላ ለእንቅልፍ ይሆናል በዚህ ደግሞ ስለዚህ ሙተወፊካ ያለው ኢሳ ደግሞ አልሞተም በርግጥ ምን አቀው ነገር ነው ስላልሞተም ሙተወፊካ ማለት ምን ማለት ነው እንቅልፍ እንደወስድ ያደርጋለሁ ማለት ነው ሱራቱ ዙማ ወራፊዑከ ኢለየ ወደኔ እወስዳለሁ አላችሁ አይ ማለትም ረፈአሁ ላሁ ኢለይ ወደሱ ወስዷቸው አላህ في السماوات ወደ ሰማያት ወስዷቸው ወሆ ሐጁን እስካሁን ድረስ በህይወት ነው ኢሳ وهذا ይሄ ነው መሐል الشاهد የነጥባችን ቦታ ይሄ ነው ወራፊዑከ ኢለየ የሚለው ነው የፈለግነው ኢለየ ወደኔ ብሎ አላህ ወደሱ ነው ወሰደው ስለዚህ አላህ አላህ የት ነው አላህ አይን አላህ አላህ فوق السبع السماوات አንድ ዘመካከለ ሱባን ለነጣ ከመንነጋገር ድረስ ሲስተማ እንስለዋል ምን ይላሉ መሰላችሁ ሸውመር ነው ማን ይባላል የሰማው ሸውመር የሚባል ሰው ይያለ የሆነ የሚናገረው አነጋገር አለ ወሃቢዎችናኛ በመድር ላይ እንገናኝ በመገናኛ ብዙዋን በሬዲዮ ምናምን ሲናገር ይከለም ምንድነው ያለው እኛና ወሃቢዎችናኛ ጌታ ይለያያል የነሱ ጌታ አርሽን ይፈልጋል አንዱ አርሽ ላይ ነው ያለው አንደኛው ደግሞ ሰማይ ውስጥ ነው ያለው የኛ ደግሞ እንደዛ አይነት ቦታ አይፈልግም ብሎ ነው የተናገረው እና ላጀልስ እንደጆሬ ነው የሰማው እኔ ካሉ ሞሪ አይደለም በራሴ ሰምቻለሁ ወሃቢዎችናኛ ጌታ ይለያያል የነሱ ጌታ አርሽን ይፈልጋል አንደኛው ሰማይ ውስጥ ነው ያለው አንደኛው ከሰማይ በላይ ከአርሽ በላይ ነው ያለው ነው የሚሉት ሰማይ ውስጥ የሚለው ፊ የሚለው ውስጥ ማለት አይደለም ወላይ ተከብዋል ፍያ ዘርፋ አይደለም አላህ በሰማይ ውስጥ ተከብዋል ማለት አይደለም ፊ በሰማይ ውስጥ ተብሎ አይተረጎምም ከሰማይ በላይ ነው የሚባለው ሰማይ ማለት ምን ማለት ነው ከዚህ በላይ ያለው ሁሉ ሰማይ ይባላል ከአርሽም በላይ ያለው ሰማይ ነው የሚባለው ፊ ዲማና አለይ መጣ ለምን ተአውላለህ አውላለህ ለምን እንደደሌላ አለኝ እንዴ ፈሲሩ في الارض ፈንዙሩ ፈሲሩ في الارض ተብሏል በመሬት ውስጥ መሬት እየቀደደች ይሉ ማለት ነው እሺ አይደለም አፈለኔ ሲሩ في الارض ይላል አፈለ ፈሲሑ في الارض አፈለኔ ሲሩ في الارض ይላል ሌላ ቦታ አይደለም አፈለኔ ሲሩ في الارض في الارض ማለት ምን ማለት ነው በመሬት ላይ ማለት አለ الارض ማለት እንጂ ليس في الارض በመሬት ውስጥ እየቀደደች ይሉ አይደለም ሌላ አለ ሌላ ማለት ለኡሰልበለኩ في جذع النخل ይላል እነኹሉ ግንድ ውስጥ አስገብቼ ተቀላችኋለሁ ማለት አይደለም አላ ነው አላ جذع النخل ነው في بمعنى على ذو القران والسنه الليل ابو تاس فوق ብሎ ነግሮናል الله እዚህ ሲ ቢመጣ ሲ የሚለው بمعنى አላና بمعنى فوق ተፈጠራለች ማለት ነው ማለት ጌታችን فوق سبع السماوات وفوق العرش ማለት ليس في السماء في السماء ስትናገር ግን እንናገረዋለን ለምን ነብዩ አለይሂ ሰላቱ ወሰለም ባርዋን ሲጠይቋት አይን الله ሲባል في السماء ነው ያለችው አይን الله ብሎ ቢጠይቀው في السماء ለምን አሚንቱ ማን في السماء ብሎ በቁርአን ነግሮናል ችግር የለም في السماء ያለው في بمعنى አላና ነስ እንደምልስ ለማደናገር ነው ሲ ማለት ውስጥ ብሎ ተረጎመላችሁ ቀድሞ አየ ጥንቅላታችሁን ለመንካት እኮ ነው ሲ ያለውን ውስጥ አለና ሲ ማለት አልማኡ ፊል ኩዝ እንላለን ውሃው ዋንጫ ውስጥ ነው ያለው ይባላል ሲ ማለት ዘርፍ አድርጎ አላህን ሰማይ ውስጥ አድርጎ ከላይ አርሽን ኩርሲ የተለያዩ ዓለማትን ሰማያትን አድርጎ ሰማው ዱንያ ውስጥ አስገብቶ ለየው የነሱ ጌታ እንደዘቀፍ ውስጥ ገብቷል ለማለት ነው የተጠቀመው አላ ተጠቀመው ወራፊው ከይለይ አይረፋሁ الله إليه ወደሱ ወሰደው في السماوات ወደ ሰማያት ወሰደው ወሆ ሐጁን እስካሁን በህይወት ነው ያለው وهذا محل الشاهد የነጥባችን ቦታ ይሄ ነው من الآية ካያው ነጥባችን ይሄ ነው ወሆ إثبات العلو لله ጌታችን የበላይ እንደሆነ لأن الرفع رفع ማለት يكون إلى أعلى ወደ ላይ ነው እና ነሳሐለን ማለት ነው እንወጣለን رفع ማለት ወደ ላይ ከፍ ማድረግ ማለት ነው الى اعلى ወደ ላይ ነው وقوله يملو قال برفعه الله اليه الله ወደሱ ወሰደ የሚለው አዳረዱን አለ ለይሁድ ለአይሁዶች ተፈጸመልስ ነው الذين እነዚህ አይሁዶች يدعون እየሞገቱ ነው انهم አይሁዶች قتلوا المسيح عيسى ابن مريم عيسى ابن مريم انجدلنا ليالو ነው فقال تعالى الله عند يسيل ملسولاتوا وما قتلوا አልገደሉትም وما صلبوا አልሰቀሉትም ولكن نجرجل شبه لهم لنسو ከተመሳሰለባቸው እንጂ እሱ ሊገል የገባው ሰውዬ ወይንም የገባው ሰውዬ عيسى مثل الله ቃለበት عيسى መሰለ ተሰቀለ ሆነ ሰው ተሰቀለ وما قتلوه አልገደሉትም يقينا በእርግጥ አልገደሉትም ሱራት ኒሳ ፈል እንደውም ረፈአሁ الله ኢለይ ወደሱ ወስቶታል እንምለው ረፍ ቢማእነ ለመንዚላ ይሆናል ይችናዩ ሀበሽ ይተረጉም አብደላህ አልአዳሪ ረፍ ቢማእነ ለመንዚላ ደረጃውን ከፍ ያደርጋል ማለት ነው እንጂ ወደሱ ወስቷል እንዳትምምለው አይ ረፈ الله سبحانه وتعالى ለላጃሉ ጌታችን ወስቶታል አልመሲሃ አለይሂ ሰላም መሲህን ወስቶታል ኢለይ ወደሱ ወስቶታል ወደ ሰማይ ወሆ ኢሳ ሀዩን በህይወት ነው ያለው ለሚቅተል አልተገደለም ወሃዛ ይህ ነው የቱ በረፈአሁ الله ኢለይ የሚለው ማhallሻይ ደንጥባችን ቦታ ይህ ነው ለአንፊ እስባቱ ዑሉውላ ምክንያቱም ለአንፊ እዚ አገላለጹ እስባተ ዑሉውላ ያአላህ የበላይ መታውጆበታል አላኸልቂ ከፈጠረታቱ በላይ ለመሆኑ ተነግሮበታል ለአን ረፈአ ረፍ ይኩኑ ኢላ አዕላ ማንታት ማለት ደረጃ ሳይሆን ኢላ አዕላ ወደ ላይ ማለት ነው ራስ ከኢላ ጋር ሲጣመር ማለት ነው ከመጣው አይደል አዳው ቢላይ ሶፊ ከሰላም አለይኩም ወራህመቱላሂ ወበረካቱ